tired of something I don't know. Strength won't be a man. Get to see a story in the I don't know. And I can be beaten. Come maybe I'm a starter. They is a middle. Yes, you see that I'm. Sugeta Jesus, kane karano, Davido. ስራህ መፍረሱ የማይቀር እውነት ነው። ውጊያው የማን ነው? ጌታ እግዚአብሔር ያንተው ነው። ሰልፉ የማን ነው? ቅዱስ እግዚአብሔር ልጅ ያንተው ነው። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገና ነው። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገና ነው። አሜን እግዚአብሔር ገና ነው።